آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم علمنا ما جهلنا وذكرنا ما نسينا وانفعنا بما علمتنا وعلمنا الذكرى. آمين يا رب العالمين. حديث 14 من حديث النووي 40. حديث 14 عن أبي مسعود رضي الله عنه قال عن أبي مسعود رضي الله عنه قال قال رسول الله صلى الله عليه وسلم قال رسول الله صلى الله عليه وسلم لا يحل دم امرئ مسلم إلا بإحدى الثلاث لا يحل دم امرئ مسلم إلا بإحدى الثلاث الثيب الزاني والنفس بالنفس والتارك لدينه المفارق للجمع الثيب الزاني والنفس بالنفس والتارك لدينه المفارق للجمع رواه البخاري والمسلم. الحديث 15 الحديث 15 عن أبي هريرة عن أبو هريرة رضي الله عنه أن رسول الله صلى الله عليه وسلم قال عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من كان يؤمن بالله واليوم الآخر فليقل خيرا أو ليصمت من كان يؤمن بالله واليوم الآخر فليقل خيرا أو ليصمت ومن كان يؤمن بالله واليوم الآخر فليكرم جاره ومن كان يؤمن بالله واليوم الآخر فليكرم جاره ومن كان يؤمن بالله واليوم الآخر فليكرم ضيفه ومن كان يؤمن بالله واليوم الآخر فليكرم ضيفه رواه البخاري والمسلم. انتهى الحديث. أثر مستنيوم بذي شهر سؤال بكان يستاذ وجزاكم الله خير. مايك فري تفضل استاذ على المايك ورجك الاستاذ. الله وبركاته شكرا وندمجن مسلم لاي الف لام اليوم ولا مسلم سدم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الحديث الرابع عشر أربعين حديث أسراء أردت أن يوم حديث لين يعلنا أدم لمسعود رضي الله عنه قال عبد الله بن مسعود لتلال لكم قال رسول الله صلى الله عليه وسلم لا يحل دم امرئ مسلم يعني مسلم دم مفسس يفكدم إلا بإحدى ثلاث كسوستو بعندات شوك على هنا بكر الثيب الزاني بعد تدارهن زموت يفتزم والنفس بالنفس نفس يتفى والتارك لدينه هيمنة يتوى المفارق للجماعة مسلم جمع النهبرت تتو يتجنتل وإن يتلي كان هنا بستكار رواه البخاري ومسلم بخارينا مسلم يزدرتنا أهون ألنا وأسراء راتنا حديث لينو عبد الله بن مسعود رضي الله عنه كان نبياتنا عليه الصلاة والسلام يسمعون سيستلال لخلن نبياتنا عليه الصلاة والسلام لأند مسلم جم من أهل تكبر مهنون يستمرون النمس جمر منالو لا يحل أي فكلم حلال أي غنم جم امرئ يسو جم مسلم مسلم يهونن سو دم مفسس معناتنا وين بليلا معنى مجدل معناتنا يعند مسلم سو دم مفسس يان سو مجدل بفتصم اي فقدم هي معنات مسلم الله زند يتلي كبر يالو باريا مهونون ياساينا قال ስለዚህም ጌታችን አላህ በሱረቱ ኒሳ ማዕራፍ 4 ቁጥር 93 ላይ ወመን ይقتል المؤمن متعمدا አንድን አማኝ ወይም ሙእሚንን አውቆና ሆን ብሎ አስቦ የሚገድል ሰው ተሳስቶ አይደለም ወይ ለምን ተፈቅዶ ለጋጣሚ ሳይውቅ ወደ ግድያ ሄዶበት ሌላ ሳይሆን ሆን ብሎ ናስቦ አቅዶ ሙእሚናን የሚገድል ሰው ፈጀዛኡሁ ጀሃነም የዚህ ሰው ምንዳው ጀሃነም እሳት ነው خالدًا فيها በውስጧ ዘውታሪ ይሆናል وغضب الله عليه اللهም ተቆጥቶበታል ولعنه كرحمته ما ضرته واعد له عذابا عظيما ታላቅ የሆነ ቅጣትንም አዘጋጅቶለታል الله يامنن باريا عند المؤمن والمسلم مجدل يعلمن مكنيات يهني هذا الدغا يسكتلال نبياتنا عليه الصلاه والسلام يهننوا بده اسملكتو باند حديثاتهم سنناغرو والذي نفسي بيدي بلوال نفسي باجو بهونهو الله املالو لقتل مؤمنين عند المؤمن يعلمن صفات مجدل اعظم عند الله الله زند جيك بتام كباد نو من زوال الدنيا دنيا بتقلالا كمطفات وانا كموجدوا يبلطا يا عند مؤمن نفس الله زند جيك بتام كباد نو يا لاغباب مجدل بليلا معنى عند المسلم وي عند المؤمن يا لاغباب كمجدل اتشالم بتطفى يقلال معناته ዱንያ በጠቅላላ ብትወገድ ብትጠፋ ለሷ ይቀላል ኢንጀነራል ደሞ ነፍስ ማጥፋት በራሱ ክልክል እንደሆነ እንደዚሁ ሱረቱ አልአንዓም ቁጥር 151 ላይ ጌታችን ነግሮናል በሱረቱ አልአንዓም አራፍ 6 ቁጥር 151 ቁል አንተ ሙሐመድ ሆይ ይላል አለይሂ ሰላቱ ወሰላም በላቸው ተዓለው አትሉ ማ ሐረመ ረብኩም አለይኩም ጌታችሁ በእናንተ ላይ እርም ያደረገባችሁ ነገር ልንገራችሁ በላችሁ እሱም አላ ተሽሪኩ ቢሂ ሸይአ በሷም ልኮ ላይ አንዳችም ነገር እንዳታጋሩበት ወቢል ዋሊደይን ኢህሳና ለወላጆቻችሁም መልካምን እንድትውሉ እንድትሰሩ ነው ወላ ተቅቱሉ አውላደኩም ሚን ኢምላክ ልጆቻችሁንም ድህነትን በመፍራት እንዳትገድሏቸው ነው ጽንስ ከማስወረድ ጀምሮ ማለት ነው نحن نرزقكم واياهم تواچو غزياچو درسو يولدو انانتنم انسلم انيا سيساين ستاچوالن ولا تقربوا الفواحش ما ظهر منها وما بطن اسكيامي تغباراتن بيفا ميتايتوم ونا دبقونم اتفصمو ولا تقتلوا النفس التي حرم الله الا بالحق الله يلا اغباب قال هنا بستقر يا كبراتنا مجدل واقرم يدرغاتنا النفس اتجدلوا ويلا كل كل نوع يتشال سوره المائده قطر 32 من عندهم بما اعرف 5 قطر 32 لا بحابل النقابل قابل حابلن بمجدل سبب الله بني اسرائيل لا يدنغغون حق سيجلسلن من اجل ذلك بذهم مكنيات كتبنا على بني اسرائيل وبني اسرائيل وش لا يهجن دنغغن صافن باتشو من بمالت انه من قتل نفسا بغير نفس يعلمنم نفس ما طفات يا عندن سو نفس يطفى او فساد في الارض والى موت ميابقون وانجل بمدر لا يسرا يان سو زنبرو مجدل فكانما قتل الناس جميعا አጠቃላይ ሰዎችን በመላ እንደገደለ ነው የሚቆጠረው አንዱን ያጠፋ ሁሉን እንዳጠፋ ነው ወመን አህያሃ በዛው ተቃራኒ ለአንዲት ነፍስ መትረፍ ሰበብ ሆኖ ህያው ያደረገ ሰው ያተረፈ ሰው فكأنما احيا الناس جميعا ሰዎችን በጠቅላላ ሕያው እንዳደረገ ነው የሚቆጠረው ይላል ጌታችን አላህ። ስለዚህም ነፍስን ማጥፋት በምንም መልኩ አይፈቀድም። በተለይ የሙእሚን ነፍስ አላህ ዘንድ እጅግ በጣም የተከበረ ነው። እናም لا يحل አይፈቀድ دم امرئ مسلم ያንድ ሙስሊም የሆነ ሰው ደም ማፍሰስ ወይም ያን ሰው መግደል አይፈቀድም ኢላ ሲቀር ወይም ቢሆን እንጂ በኢህዳ ፈላሲን ከሶስቱ በአንዳቸው ከነዚህ ከሶስቱ አንዳቸውን ፈጽሞ ወይ አንዳቸውን ሆኖ ተገኝቶ ካልሆነ በስተቀር ከሶስቱ መንገድ ውጪ ያንድ ሙስሊም ያንድ ሙእሚን ደም ማፍሰስ በፍጹም አይፈቀድም። ማናቸው የሚፈቀዱት ሶስቱ ሲባሉ አንደኛ አፈይቡ ዛኒ ፈይም ማለት ያገባ ትዳርን የቀመሰ ማለት ነው። ትዳርን የመሰረተ ህጋዊ በሆነ መልኩ ባለ ትዳር ከሆነ በኋላ ከሚስቱ ጋር ተፋታም አልተፋታም ከዛ በኋላ አዛኒ ዝሙት የሰራ ከሆነ ይሄ ሰው ይገደላል ሙስሊምም ቢሆን ሙእሚንም ቢሆን። ዋናው ነገር ለመገደሉ ሸሪዓው ያስቀመጠው መስፈርት ብቻ ይኖር እንጂ እሱ ከሷ ጋራ ባለተዳር ሆኖ ዝሙትን ሲፈጽሙ አራት የአይን ምስክር ካየ መርፌና ክር ሆነው አይቻለሁ ብሎ አራት ታማኝ ምስክሮች ከመሰከሩ ወይንም እነሱ ራሳቸውን አጋልጠው ሰርተናል ብለው ራሳቸውን ካጋለጡ እንደ ሸሪዓው ህግ ተወግረው ይሞታሉ ማለት ነው። እንደ ሸሪዓው ህግ ያ ካልሆነ በስተቀር አራት የአይን ምስክር ባልተገኘበት ወይ ራሳቸውን ባላጋለጡበት ማንንም ሊመሰክርባቸው ወይም ህጉን ቅጣቱን ሊያቆምባቸው አይችልም። በእነሱና በአላህ መካከል ይሆናል ማለት ነው የቀረው ጉዳያቸው። ለመግደል ግን ምክንያት ተገኘ የሚባለው መቼ ነው? ባለትዳር ሆኖ ዝሙት የሰራው አካል ከወንዱም ይሁን ከሴቷ በኩል ከሁለቱ አንደኛቸው መስፈርቱ ሲሟላ ነው። ወይ አራት የአይን ምስክር ካልሆነም ደግሞ ራስን ማጋለጥ። አራት የአይን ምስክር የሚባለው በታሪክም ታይቶም ተከስቶም የማይታወቅ ሊሆንም የማይችል ነገር ነው። አላህ ህጉንም አጠንክሮታል አጽንቆታል። ሰዎች የሰውን አይብ እንዳይከታተሉ የሰውን ነውር እንዳይመለከቱ ማለት ነው። አለበዛ ራሳቸው ይገረፋሉ። ራሳቸውን በማጋለጥ ደግሞ ሁለት ጊዜ በነብያችን አለይሂ ሰላቱ ሰላም ዘመን ተከስቷል። አንዷ ሴት ነች ሌላው ደግሞ ወንድ ነው። እግረ መንገድ እዚህ ሐዲስ ውስጥ ምንድነው የምንማረው ሲባል በዚህ ሐዲስ ውስጥ ሙእሚን ዝሙት ሊሰራ እንደሚችል እናቱም ሐዲሱ እየተናገረ ያለው ስለ ሙስሊም ነው ስለ ሙእሚን። ዝሙት ሰራ ማለት ካፊር ሆነ ማለት አይደለም። ወንጀል ውስጥ ወድቋል ከባኢረ ዙኑብ ተላላቅ ጥፋቶች ላይ ሰርቷል። ስለዚህ ይሄ ሰው ራሱን ማጋለጥ ካልፈለገ ከጌታው ጋር ያለቀሰ በተውበት ሊመለስ ይገባዋል። ለአኺራ ቅጣት የዱንያው ይብሳልና ካልሆነ ወደ አላህ ኢማን ነው። ከዱንያው የአኺራው ቅጣት ስለሚብስ አላህ በአኺራ እንዳይቀጣው እያለቀሰ ጌታውን መለመን አለበት። ሁለተኛ ደግሞ ብዙ ጊዜ ዩቲዩብ ላይ ተለቆ መታዩት የሐሰት ዶክመንተሪ ፊልሞች አሉ። ዝሙት ሰሩ እየተባለ ግን ሁሉ የሚታየው ማን ሲወገር ነው? ሴቷ ስትወገር ነው የሚያሳዩት ወንድ አያሳዩም። ይሄ ተራ ተረት ተረት ነው። በእስላም ህግ ሁለቱም በአራት አይነ ምስክር ከተገኙ ወይም ራሳቸውን ካጋለጡ ለወንድ ለሴት የሚል ህግ የለም። ወም ነገሩ ባለተዳር መሆናቸው ነው። ባለተዳር ያልሆነ ሰው አይወገርም። 100 ግርፋት ነው የሚገረፈው። ተወግሮ እንዲሞት የሚደረጉት ባለተዳሮች ናቸው። ለዛ የሚጠራቸው ነገር ሬር ነው። ያላገቡት ላይ ቅጣቱ ለምንድን ነው የቀነሰው? ስሜት ያሸንፋቸዋል። ይሄ ቢያንስ ለዝሙት የሚጠራውን ነገር አንድ አግኝቷል። ሁለት አሁንም ባለቤቱ በስሩ ካለች ከሷ ማግኘት ይችላል። ወደ ደጅ የሚወጣበት ምንም ምክንያት የለም ዱርዬነት ካልሆነ በስተቀር። ያ ግን አላገባም አላገባም ማለት ይስራ ማለት ሳይሆን ቅጣቱን ግን ከዛኛው ቀሎለታል ማለት ነው። ስለዚህ ህጉ ለወንድም ለሴትም የሚሰራ ህግ ነው። አንደኛው የሚገደልበት በዚህ ምክንያት ነው። ሁለተኛውስ والنفس بالنفس نفسا بنفس لما كاكاس اطفطو گلو كهونا جمال توفيقن گدلوت كهونا بشريعه وحج مسرت جمال من يهونال يگدلا يا طفاو نفس نو يسوم نفس يطفال معناته ነገር ግን እዚህም ላይ የሚሟሉ ረጅም ሸሪዓዊ መስፈርቶች አሉ። እንዳጋጣሚ በጊዜው ስላልተዘጋጀሁበት ሁሉንም ማቅረብ አይቻለም። አንድ ሰው ነፍሰ ገዳይ ነው ተብሎ እንዲገደል በእስላም የተቀመጡ ህግጋቶች አሉ። እስላም ሰፊ ነው። ሁሉንም የህይወት ዘርፍ የሚያጠቃልል የራሱ የሆነ ወንጀለኛ መቅጫ ህግ ያለው ፍትሐ ብሔር ያለው መንፈሳዊ ብቻ ሳይሆን ስጋዊ ህይወትንም እንዴት እንደምንመራበት ህግጋትን ድንጋጌዎችን ያካተተ በመሆኑ ሰፊ ነገር አለው። አንደኛ ባሊግ መሆን አለበት። ሰውየው ለአካለ መጠን የደረሰ ይሄ ማለት ለአቅመ አደምና ለአቅመ ሐዋ እንደሚባለው አንድያ መሆን አለበት። ሁለተኛ አእምሮ ያለው ጤናማ መሆን አለበት። እብድ ላይ ህግ አይሰራም። ለምን ማመዛዘን አይችልም? የቱክልክል ነው የቱዋጅብ ነው ቢለውም ስለማያውቅ ማለት ነው። ሶስተኛ ደረጃ ደግሞ ድርጊቱን የፈጸመው ሆን ብሎና አውቆ መሆን አለበት። በስህተት የተሰራ ነገር ግድያን አያስከትልም። ለአህመድ የተወረወረ ነገር አልፎ ሄዶ ጀማልን ቢነካው ጀማልን ገዳይ ላይ ይባል ይችላል። ወይ ለሌላ ለርግብ የተወረወረ ነገር ርግቡ ተነስተው ሲበር ያ ቀለሃ ሄዶ ሌላ ዛፍ ላይ የተቀመጠን ሰው ቢገድል የታሰበ አይደለም። ይሄ በስህተት የተፈጸመ ነው። በስህተት ለተፈጸመው ደግሞ ምን ያህል ክፍያ እንዳለበት ወይም ባሪያን እንዴት ነፃ ማውጣት እንዳለበት በሱረቱ ኒሳእ ላይ ተብራርቷል። እና ሆም ብሎና አውቆ መሆን አለበት። አራተኛ ደግሞ መሳሪያው የግድያ መሳሪያ መሆን አለበት። የግድያ መሳሪያ በጥፊ መተው ቢሞትስ? አስሉ እጅ የግድያ መሳሪያ አይደለም። ምናልባት እንደኔ እጅ ጠንካራ ካልሆነ በስተቀር እጅ የግድያ መሳሪያ አይሆንም። ስለዚህ መሳሪያው ይጠናል ሰውን የገደለበት። እነዚህ ሁሉ መስፈርቶች ሊሟሉ ግድ ነው ማለት ነው። يوغوب مريم بنت عمران ترست ان الله خير الدين يساقاچو تدسبلواچو نو ويسمندن يداي سنجي بيچا نو اندي غلوتانيا ميبالو بفيت مالك عبد العزيز مالتنا تايسن السنيا نسن ابيت تايسنن غلوت بيسطن اندل نبر يموسى تاريخا ينوالا تايسن مالت بادو سو اندهونه ترد አይሰን ተርሰ ሲያወልቅና ሰው ሲያደማን የታየው ሙሳ አለይሂ ሰላም ግን ጎቦክስ ሰው ገልሏል። እና የዛን ሲያስቀራኝ የነበረው ኡስታዝ ምን አለ? የነብይ ቦክስ እኮ ኃይለኛ ነው አለ። ደሞ እኮ ሙሳ ሊገለው አስቦ አይደለም ነው ነካና ያደረገው ጠቀና ያደረገው። አዳ ሙሳ አለይሂ ሰላም ነካ አድርጎት ከሞተ የምሩን ቢመታውስ አለ። ወስዶ ባህር ላይ ይከተው ነበር ወይስ ምንድነው? ስለዚህ ሙሳን የሙሳን ታሪክ ለማሊክ አብዱልአዚዝ ወይም ለማይክ ታይሰን መናገር ነው። ከዚህ ጥንቻ በላይ ማን አለ ብሎ እንዳስብ ባክ ሙሳ ይሄ ነው ብሎ ቂሳውን ማስተማር ነው። አንተ ምንድነህ ነው? አላኩልህ ሀል ወደ ነጥቡ ልመልሳችሁና ለሐሳባችሁ ሌላ ቦታ እንዳይሰረቅ ነው። መሳሪያው የግድያ መሆን አለበት የሚባለው ለምንድን ነው? አንዳንድ ጊዜ በቁጣ ስሜት አንተ ለመግደል ሳታስብ ልክ እንደ ሙሳ ነካ ስታረገው እሱ ያመልጣለው ብሎ ወይ ሌላ ስፓርቱን አግኝተው ለሞት ለተዳረገው ትችላል አይታወቅ። እነዚህ ነገሮችን ሁሉ ያው ቃዲው ያጠናል የሸሪዓ ፍርድ ቤት ዳኛው። ሌሎች የሚቀመጡ መስፈርቶች አሉ። ከዛ በኋላ ነው ፍርድ የሚሰጠው። ደግሞ የሚገርመው ነገር ይሄ ሁሉ ለማን ነው የሚሰጠው? ህጉ ታዲያ ሰውየው ይገደል ወይ ማይገደል የሚለው ለተገዳይ ቤተሰቦች ነው። ቁርአን ላይ በግልጽ እንደተናገረው ሱረቱ አልኢስራ ቁጥር 33 ላይ ምዕራፍ 17 ቁጥር 33 ولا تقتلوا النفس التي حرم الله الا بالحق الله ارمى درجات يا كبرات الناس يا لاغباب ذات بدن ومن قتل مظلوما تبدأ هنا يتجدل كلام فقد جعلنا لوليه سلطانا لتجدأ بيتسبوج اسرجن وين سلطانن ستناچوال بغداي لاي ሶስት መብት አላቸው። የመጀመሪያው መብት ምንድነው? እነዛ ቤተሰቦች ጀማል ልጃችንን ስለገደለ እንደገደለው እሱም ይገደል። ይሄ የመጀመሪያው የልጃችንን ደም አፍስሷል የሱም ደም ይፍሰስ አንደኛ መብታቸው ነው። ጀማል እንደገደለው ይገደላል ማለት ነው። ይሄ አንደኛ። ሁለተኛስ እነዛ ቤተሰቦች እርቅን ከፈለጉስ የጀማል መገደል ለኛ የሚሰጠን ጥቅም የለም፣ እሱ መሞቱን አንፈልገውም። ስለዚህ በመትኩ ግን የልጃችንን ደም በማፍሰሱ ሰው በመግደሉ ምክንያት ካሳ ይክፈለን ከተባለ ደግሞ በካሳ ሊስተካከል ይችላል። ወደ እርቅ ከተካሄደ በካሳ ሊታረቁ ይችላሉ ማለት ነው። ይህን በሱረቱ አልበቀራ ማዕራፍ 2 ቁጥር 178 ላይ እናገኘዋለን። ሱረቱ አልበቀራ ማዕራፍ 2 ቁጥር 178 ያ አይሁል ለዚነ አመኑ እናንተ ያመናችሁ ሰዎች ወይ ኩቲበ አለይኩሙል ቂሳስ በእናንተ ላይ ማመሳሰል ተደነገገ ፊል ቀትላ በተገደሉ ሰዎች ላይ አመሳስሉ የገደለን በመግደል ማለት ነው። ማመሳሰል ተጽፎባቸዋል። አልሁሩ ቢልሁሪ ነጻ በነጻ ጨዋ የሆነ በባርነት ቀንበር ውስጥ የሌለ ሰው ሌላን በባርነት ቀንበር የሌለን ጨዋ ወይም ነጻን ሰው ቢገድል ነጻ በነጻ ይገደላል። ወለዐብዱ ቢልዐብድ ባሪያን በባሪያ ትገድላላችሁ። ወልኡንሳ ቢልኡንሳ ሴት በሴት ይገደላል። ጀሚላ ሀቢባን ከገደለች ጀሚላም ትገደላለች ማለት ነው። ነገር ግን فمن عفي له ለሱ ይቅር የተባለለት ሰው من اخيه ከወንድሙ በኩል ከተገዳይ ቤተሰብ ማለት ነው شيءن አንዳች ነገር ይቅርታ ቢደረግለት فتباعن ይቅርታ አድራጊ ዋካል መከተል አለበት بالمعروف በመልካም ዛሬ ይቅር ብሎ ነገ ቂምን ቋጥሮ መበቀል አይችልም። ይቅር ካለ በኋላ ነገ ቁስሉን አስቦ ትላንትኮ ወንድሜን ወይ ልጄን ወይ እንትኔን ገድለሃል ብሎ መበቀል መብት የለውም። ስለዚህ ይቅር እንዳለው መልካሙን ይከተል። ያኛውስ ይቅር የተባለለት አካልም ወአዳኡን መመለስ አለበት ኢለይሂ ወደሱ ወደ ይቅርባዩ በኢህሳን በመልካም ነገር ካሳ ከሆነ የተጠየቀው ማለት ነው። በካሳ እንስማማ ከተባለ ግድያው ቀርቶ በዛ መልኩ መልካም በሆነ መልኩ ሳይጎዳዱ የተጠየቀውን መክፈል አለበት ነው። ድንበር ማለፍ የለም። ذلك تخفيف من ربكم ይሄ ከጌታችሁ ዘንድ ይሆነ ማቃለል ነው። ይሄ ሸሪዓ በነብያችን አለይሂ ሰላቱ ወሰለም ሸሪዓ ላይ ብቻ የመጣ ነው። ሁለተኛው በተውራት ህግ ውስጥ ያለው ሁለት ነገር ነበር ለሙሳ አለይሂ ሰላም በተሰጠው። አንደኛው የገደለ ይገደላል ካልሆነ ይቅር ይባላል አውፍ ማለት። ነገር ግን በመትኩ በካሳ መክፈል የሚለው በእኛ ሸሪዓ ላይ የተጨመረ ተጨማሪ ነው። የኦሪት ህግ ላይ የለም። ያለው ሁለት ነገር ብቻ ነው ወይ የገደለን መግደል ነው ካልሆነ ይቅርታ ማድረግ ነው። ይህንንም በሱረቱ አልማኢዳ ማዕራፍ 5 ቁጥር 45 ላይ ተገልጿል። ሱረቱ አልማኢዳ ማዕራፍ 5 ቁጥር 45 ላይ ወከተብና አለይሂም በነሱ ላይ በበኒ እስራኤሎች ላይ ደነገግንባቸው ፊሃ በውስጧ በተውራት ህግ ላይ አነ ነፍሰ ቢነፍስ ነፍስ በነፍስ እንዲካካስ ነፍስ ያጠፋ ነፍሱ እንዲጠፋ ወለዓይን ቢልዓይን አይን በአይን አይን ያጠፋ አይኑ እንዲጠፋ ወለአንፈ ቢልአንፍ አፍንጫ በአፍንጫ ወለኡዙነ ቢልኡዙን ጆሮ በጆሮ ወሲን ቢሲን ጥርስ በጥርስ ጥርስ ያወለቀና የሰበረ ጥርሱ እንዲወልቀና እንዲሰበር والجروح قصاص በጥቅሉ ቁስሎችን ሁሉ ማመሳሰል አለባቸው በማለት ደነገግነባቸው ነገር ግን ይላል فمن تصدق يقري على غير ከዚህ ውስጥ ቢሂ በሱ በተፈጸመበት ድርጊት ላይ ይቀር ያለ ሰው فهو كفاره الله እርሱ ደግሞ ለሰራው ኃጢያት ማስተሰረያ ይሆነዋል ነው በአላህ ህግ ላይ ድንበር ጥሶ ከነበር ይሄ ሰው በዚህ በኩል ይቅርታ ማድረጉ ለኃጢያቱ ይቅርታ ነው አሁን ሸሪዓችን ግን አንድ ሁለተኛን ጣልቃ ከቷል አንደኛ ቀደም እንደተባለው ልክ እዚህም ተውራት ህግ ላይ እንዳለው የገደለ ይገደል የሚለው ህግ ነው በተገዳይ ቤተሰቦች መሰረት ሁለተኛ ካልሆነስ ካሳ ይክፈል በሚለው ከተስማሙ በካሳ ነው ካሳም ከሌለ የመጨረሻውና ሶስተኛው በባዶ አውፍ ማለት ነው አፍው በያለው ካሉ የተገዳይ ቤተሰቦች አንተ መሞትህንም አንፈልግም ካንተ የምንፈልገውም የገንዘብ ክፍያ የለም አፉ ብለናል ካሉ ሶስተኛውና የመጨረሻው እሱ ይሆናል ማለት ነው በዚህ መልኩ ማስማማት ይቻላል ሁለተኛው እንግዲህ ይሄ ነው አንድን ሙስሊም እንዳይገደል እንዲገደል ያደርጉት ይችላሉ የተባለው ምክንያት ማለት ነው ወደ ሶስተኛው እንሂድ ሶስተኛ ወታሪኩ ሊዲኒሂ ሃይማኖቱን የተወ አልሙፋሪቁ ሊልጀማዓቲ አልሙፋሪቅ የተነጠለ ትቶ የወጣ ሊልጀማዓ የሙስሊሙን ጀማዓ ህብረት ስቶ የወጣና እምነቱን የተወ ሙርተድ ማለት ነው ሙርተድ ይገደላል ነቢያችን አለይሂ ሰላቱ ወሰላም من بدل دينه فقتلوا ሃይማኖቱን የቀየረ ሰው ግደሉት ብለዋል ይገደላል هذا حد مدراوي قطات ነው اخيراوي قطات جهنم ساعات አለ توبت ما درك كفለገ يستتاب ከገባበት እምነት ተመልሼ ወጣለሁ ተውበት አደርጋለሁ ብሎ ከልቡ ከተጸጸተ ይችላል እንቢ ካለ ግን እዚሁ ዱንያ ላይ ይገደላል የሰው ልጅ ነጻነት መብት ተቆርቋሪዎች የሙርተድ ነገር ሲነሳ ሁሌ ምን ጥያቄ ይጠይቃሉ የሰዎችን ነጻነት መጋፋት አይደለም ወይ ይላሉ አይደል የሰው ልጅ ነጻነት መጋፋት ነው ሰው የፈለገውን ሃይማኖት ለምን አይከተልም ይላሉ እስልምና አንድ ሰው የፈለገውን ሃይማኖት የመከተል መብቱን መቼ ከለከለ ብላችሁ መጀመሪያ በአጭሩ መልሱላችሁ ሰዎች እስላምን እንዲቀበሉ ማስገደድና ከእስልምና የወጣን ሰው መግደል ሁለቱ የተለያዩ ነገሮች ናቸው ማንኛውም ሰው ሙስሊም ያልሆነ በጠቅላላ እስላምን ሲቀበል ጫና ማድረግ አይቻልም ከፈለገ አምኖ መቀበል ይችላል ካልፈለገ ባለበት ክህደት ላይ መኖር ይችላል ነገር ግን ጀሃነም ሰዓት እንዳለው ይነገረዋል ከሁለት አንዱን መምረጥ ያንተ ነው ተብሎ ተትቷል እስላምን መርጦ ከተቀበለ በኋላ ግን እስልምና ውስጥ ያለው መብት እንዳለው ሁላ ግዳጅም አለበት የእስላም ተጠቃሚ እንደሆነው ሁላ ግዳጅንም ሲጥስ ቅጣት አለበት አንድ ሰው ነጻነት አለው ማለት በአላህ ዲን በአላህ ሸሪዓ እንደፈለገ ሊቀልድና ሊጫወት ይችላል ማለት አይደለም ይሄ ከነጻነት ጋራ ምንም የሚያገናኘው ነገር የለም ምክንያቱም ወደ ዲን الاسلام ሲመጣ እውነት ነው ብሎ አምኖ ከተቀበለ ሙሉ ህጉን አምኗል ማለት ነው ሙስሊም እስከሆነ ድረስ በእስላም ውስጥ የሚኖሩት መብቶች እንዳሉትላ መብቴ ይከበር ማለት እንደሚችለው ሁላ ህግንም ለጣሰ ሰው የተደነገገውንም ቅጣት ይመለከተዋል ሙርተድ ይገደላል ለሚለውም እኮ የእስልምና ህግ ነው ይሄንንም ህግ አምኖ አይደል እንደ ይገባው ወደ እስልምና ሲመጣ እነዚህን አልቀበላቸውም እነዚህን እቀበላለሁ ብሎ እኮ እንዲመርጥ አይደለም ከፈለገ ሙሉ በሙሉ እስላምን ለመቀበል ነው ካልሆነም በዛው በኩፍሩ እንዲጸና ነው። ማን አስገድዶት ገባ? መርጦና ፈልጎ ከሰለመ በኋላ ደግሞ አይ ከፈለገ ደግሞ አይስማማኝም ይሄ ሃይማኖት ካለ ተመልሶ ይውጣ። የተከራየው ቤት መሰለው እንደ እስላም የአላህ ህግ እኮ ነው፣ የአላህ ሸሪዓ ነው፣ ሊያከብረው ይገባል። የአላህ ባሪያ ነው፣ የታዘዘውን መፈጸም አለበት። ስትፈልግ ትሰግዳለህ፣ ስትፈልግ ትተዋለህ። ከፈለክ ወተታዘዝ ትጠጣለህ፣ ካልፈለክ ደግሞ ዛሬ ካማረህ ቢራ ትጠጣለህ። እኛ ምን አገባን? በቀል የእግዚአብሔር ስለሆነ እንደሚሉት እነሱ አላህ ይበቀልህ ብለን እንተወዋለን። ምን አይነት ህግ ነው? እነሱ እናንተን በዚህ መልኩ የሚሞግቷችሁ ለምንድን ነው? ሸሪዓ ስለሌላቸው። በእነሱ በኩል መንፈሳዊ ትምህርት ብቻ ነው ያለው። ኢስላም ግን ሙሉ ነው፣ ህግም ጭምር አለው። ስርዓትንም ደንግጓል፣ ቅጣትንም አበጅቷል። ይሄ ቅጣት ደግሞ የአንድ መስጂድ አስተዳዳሪ ወይም የሙስሊም ጉባኤ ሳይሆን የደነገገው የዓለማቱ ጌታ አምላካችን አላህ የደነገገው። ሰውን ያጠፋ ሰውን የገደለ ይገደል ሲባል አይከፋቸውም። ጌታውን የካደ ይገደል ሲባል ግን መብቱ ነው ይላል። እንዴ አላህን መካድ ታዲያ መብት ከሆነ ሰውን መግደል እንዴት ወንጀል ይሆናል? ከአላህ መብት ይልቅ የሰው መብት ዋጋው ውድ ሆኗል ማለት ነው? አይ የዛ ሰው ነፍስ እኮ በሱ እጅ አይደለም ያለው፣ ምን አገባው በሰው ይላሉ። እንዴ እሱስ የራሱ ነፍስ በእጁ ነው ያለው? እንዴ በጌታው አይደለም እንዴ? እኮ በቃ በጌታው ከሆነ ጌታው ይበቀለው ይሏቸዋል። ሰውንም ካጠፋ ጌታ ይበቀለዋ። እኛ የምናስረውና የምንገድልበት ምክንያት ምንድን ነው? ዝም ማለት አለብና። እና ይሄ ሁሉ አመለካከታቸው እውነት ለሰው ልጅ መብት ተቆርቁረው ሳይሆን ሸሪዓ ስለሌላቸው፣ መመሪያ ህግ ስለሌላቸው በባዶ ቤት ውስጥ ቁጭ ብለው ሰው ቤት ውስጥ የተቀመጠን የቤት ዕቃ ማነወር ነው ስራቸው። እኛ ሙሉ መመሪያ አለን፣ ምንም የጎደለብን ነገር የለም። ለዛን ስለዚህ ሙርተድ ይገደላል ማለት የሃይማኖት ነጻነትን ከመግፈፍ ጋራ ምንም አያገናኘው። ሁለተኛ ደግሞ የመብትን ትርጓሜ ልታውቁ ይገባል ብላችሁም በሌላ ጎን አስረዷቸው። አንድ ሰው በአንድ ነገር ላይ መብቱ ነው የሚባለው በተሰጠው ነገር ላይ ጥያቄን የማያስከትል ቅጣት የማያስከትል ነገር ነው መብት የሚባለው። ኃላፊነት ካለብህ ጥያቄ የሚያስከትል ነገር ከሆነ ምኑ ነው መብትህ? ሰላት መስገድ እኮ መብትህ አይደለም ወንድሜ፣ ግዳጅህ ነው። ምክንያቱም ትጠየቃለህ፣ ትቀጣለህ ካልሰገድክ። መብትህ ነው የሚባለው ሙባህ በሆኑ ነገሮች ነው። ሸሪዓ ላይ ግዳጅ ሆኖ ያልተጫነብህ ሐራም ተብሎ ያልታቀብከው ነገር ላይ ነው መብት የሚባለው። ለምን? ከፈለክ ልትፈጽመው ነው፣ ካልፈለክም ልትተወው ነው። ምክንያቱም አንተን አያስጠይቅህም መተውም ሆነ መስራቱ። እንዴት ግዳጅን በመተው ወይም ደግሞ የተከለከለ ነገር መፈጸም እንዴት መብት ይባላል? አንድ ሰው ሃይማኖትን መቀየር የራሱ ግላዊ መብት ከሆነ መጠጣቱም በቃ የራሱ ግላዊ መብት ነው። ሰውን እስካልጎዳ ድረስ ቢሰክር ምን ችግር አለው? ሲጋራ ሲያጨስ መብት አይደለም ይሉናል። ለምን ስንላቸው አየር ይበክላል ይላሉ። አየሩን ይበክለውና ሌሎች ሰዎችን ይጎዳል። ስለዚህ ችግሩ ወደ ሌላው ስለሚዛመት መብት አይደለም። እሺ ሲጋራውን ገዝቶ ቤት ገብቶ ቢያጨስስ መብት ነው? ክፍሉን ዘግቶ የራሱ የግል ክፍል ገብቶ ሲያጨስ ግን መብቱ ይሆናል ማለት ነው። መጠጥም እንደዛው እንግዲህ ጠጥቶ የሚነዳ ከሆነ ነው ክልክል የሚሆነው እንጂ በራሱ ክልክል አይደለም አይደል? ተጠጡ አይንዱ ነው የሚባለው። ተነዱ አይጠጡ፣ ከጠጡ አይንዱ። ሰላማት እንደዛ ነው የሚባለው። አላ ኩል ሀል ወታሪኩ ሊዲኒሂ፣ ሃይማኖቱን ትቶ ሙርተድ የሆነ ሰው ይገደላል። አልሙፋሪቁ ሊልጀማዓ፣ የሙስሊሙን ጀማዓና ህብረት የተነጠለና የተገነጠለ። በእነዚህ ሶስት ምክንያት ካልሆነ በስተቀር የአንድ ሙስሊምን ነፍስ ማጥፋት በምንም መልኩ አይቻልም። እና አጠቃላይ ከሀዲሱ ምን ተማርነ ሲባል እህትራሙ ዲማኡል ሙስሊሚን፣ የሙስሊሞች ደም ምን ያህል የተከበረ እንደሆነ አየን። ሁለተኛ አንድ ጥያቄ ሊነሳ ነው እዚህ ጋር ሙስሊም ከሆኑት ሙስሊም ያልሆኑ ሰዎች ይገደላሉ ወይ የሚል ጥያቄ ሊነሳ ነው። ሙስሊም ያለሆኑ ሰዎችን በተመለከተ ሶስቱ አካላቶች ከግድያ ነፃ ናቸው። ማናቸው እነዚህ ሶስቱ ሲባል አንደኛ ሙአሂድ ቃል ኪዳን የተጋቡ ሙስሊም ያለሆኑ ናቸው። ነገር ግን ከኛ ጋር ቃል ኪዳን የተጋቡ አሉ ከሙስሊሙ ጋራ ሰላምን ለመፍጠር ለከ እንደ ሁዴይቢያ ስምምነት የቃል ኪዳን ሰዎች አይገደሉም። ሁለተኛ ሙስተአመን ተብለው ደግሞ የሚጠሩዋል ወደ ሀገርሽ ገብተዋል ወደ አንቺ እስላማዊ ግዛት የገቡበት አላማ ለንግድ ይሆናል ሊሸጡ ይሆናል ወይም ሊገዙ ነው ወይ ስራ ፈልገው ሊሆኑ ይችላሉ። እነዚህ ሰዎች በሀገርሽ ላይ ሰላምን ፈልገው ነው የሚኖሩት ስለዚህ መብታቸው ተጠብቆ ይኖራሉ። አንቺ በፍጹም ልትገያቸው መብት የለሽም። ሶስተኞቹ ደግሞ ዝም ይባላሉ በእኛ ቃል ኪዳን ስር ያለ ከኛ ጋር ያለ እኛ የምንጠብቀው እሱ ግብርን የሚከፍል ለእስላማዊው መንግስት በዛ ግብር ምክንያት ግን ንብረቱ እንዳይወረስ ደሙ እንዳይፈስ እስላማዊው የሸሪዓ መንግስት መብቱን የሚያስከብርለት አካል አለ። እነዚህ ሶስቱን አካል አይቻልም መግደል። ሰው ከገደሉ ግን ይገደላሉ። አሁንም ለማለት የተፈለገው ከመሬት ተነስቶ ሙስሊም አይደሉም ተብሎ የሰው ነፍስ ማጥፋት አይቻልም ነው። ገባችሁ ወንድም እህቶች? ቃል የተጋቡ ሰዎች አሉ በሩቁ የተፈራረሙ ችግር የማይፈጥሩ ሰላም የገቡ ሁለተኛ ደግሞ ሙስተአመኖች አሉ ወደ እስላማዊ ግዛት ገብተው ስራ ፈለጋ የመጡ የሚነግዱ ወይም የሚገዙ ሶስተኛዎቹ ደግሞ በእኛ ስር ኑሮ ግብርን እየከፈሉ የሚኖሩ ጥበቃው በእስላማዊ መንግስት ስር የሆኑ አሉ። እነዚህ ሙስሊም ያልሆኑ አካላት ሆነው ነገር ግን ደማቸው መፍሰስ አይቻልም። ይሄንንም በዛው ሁለተኛ ምን ማረው ትምርት ነው። ሶስተኛ ህስኑ ተዕሊም ነብይ ሰለላሁ ዐለይሂ ወሰለም የነብያችን ዐለይሂ ሰላቱ ወሰለም ያስተማሩት ዘይቤንም አንዳንድ ጊዜ እንረዳለን። ምን حيث يريد كلامه احيانا بالتقسيم አንዳንድ ጊዜ ተመህርታቸው ንግግራቸው እንደዚህ በፓርት በክፍያ ሲመጣ ሰው ለማحفظና ለመረዳት ይቻላል። ሙስሊምን አትግደሉ ቢልኖረው ጥቅላዊ ነበር የሚሆነው። ለዚህ ለዚህ ምክንያት ካልሆነ በስተቀር ለነዚህ ሶስት ኬዝ ካልሆነ በቀር ሲባል ግን ክፍያው በራሱ ሰዎች እንዲሐፍዙት ይዳርጋል። ያስተምሩት ዘይቤ ነው። ስለዚህ በዚህ መልኩ አንዳንዴ ትምህርት ሲሰጥ ነገሮች ሰዎች በቀጥታ መልኩ ካልገባቸው በሌላ መልኩ አሁን ለምሳሌ እዚህ ሙስተህቶች አላህ ይጨምርላችሁ አንዳንድ ኡስታዞች ትምህርት የሚያስተምሩትን እናንተ በጥያቄ መልኩ ልታቀርቡ ትችላላችሁ። ለመጀመሪያ ጊዜ ከወንዶች የሰለመው ማን ነው ልትሉ ትችላላችሁ። በዚህ መልኩም ትምህርት ማስተማር ይቻላል በጥያቄና መልስ ማለት ነው። በጥያቄና መልስ ሌላው ደግሞ በዳዕዋ መልክ በትረካ መልክ ደግሞ ልክ ይሄ ያዕሊይ ቀን የምን ቀን እንደምትሉት ደግሞ በትረካ መልክ ትምህርት ማስተማር ይቻላል። ሶስተኛው አይነት መንገድ ደግሞ እንደዚሁ በሌላ መንገድ አድርጎ አሁንም ትምህርት መስጠት ይቻላል። የአላህ መልእክተኛም አንድ በዚህ መልኩ እየከፋፈሉ ያስተምሩ ነበር። ይሄንንም ተማርን ማለት ነው። ትምህርት በብዙ አይነት መንገድ ሊተላለፍ እንደሚችል። አራተኛ ባለተዳር ሆኖ ዚና የፈጸመ አካል ለምንድን ነው ያልተገደለው? ለምን መወገር አስፈለገ? ዞሮ ዞሮ መጨረሻ መሞቱ ላይ ከሆነ ለምን ቶሎ አይገደልም የሚል ጥያቄ ቢነሳስ? ወገራው ለምን አስፈለገ ሲባል شيخ محمد بن صالح الحسيمين رحمه الله بكتاباته لا يمندن يالوت زي بوتا سيناغرو ايه يتفلغبت مكنياتو ان شهوه الجماع لا تختص بعدو معين زموتنيا سو زموت سيارك بزي زموت فلاغوتو يمياركاو يتوسنون يسونت بارتون ايدلم بل تشمل كل البدن ሙሉ ሰውነቱን ነው አጠቃላይ የሚያካትተው። ሙሉ ሰውነቱ ስሜቱን ስለሚያገኝ فلما تلذذ بدن الزاني المحصن بهذه اللذه المحرمه حرام በተደረገው በዚህ ዝሙት ተግባር መላ ሰውነቱ ስሜቱን እስካገኘ ድረስ كان من المناسب ان يذوق البدن كله على هذه العقوبه ስለዚህ የቅጣቱንም ስመም ሙሉ ሰውነቱ ሊደርሰው ስለሚያስፈልግ ነው። ለዛም ካገኘው እርካታ አንጻር ነው ብለዋል። አላኩልህ አላህ ይጠብቀን ከዚህ ወንጀል። ያም ሸሪዓ ባለበት ሀገር ነው ራሱን ያላጋለጠም አካል ከጌታው ጋር ያለቀሰ ተውበት አድርጎ በመመለስ አላህን ይቅርታ መጠየቅ አለበት። የጀሃነም እሳት እጅግ በጣም አስከፊ ነው። ተውባ ቢያደርግስ ማፊ ቀልቢ አይደለም ዚና ሽርክን እንኳን ኢየሱስ ጌታ ነው የሚለው ሰው ተውበት አድርጎ አይደለም እንዴ ወደ አላህ የሚመለሰው? ከሽርክ የበለጠ ወንጀል የለም። አላህ ይምራል። ነገር ግን ህግ ባይኖር ኖሮስ በተውበት አላህ ይምራል ተብሎ ህግ ባይደነግግ ሰዎች አላህን እንዳይፈሩ በር ከፋች ይሆናል። ሁሌ ምህረት አገኛለሁ እየተባለ ኃጢያት ላይ መዘፈቅ ትርጉም አልባ ነው። አላህንም ልንፈራ ያስፈልጋል። ሰውነንና ስሜት አሸንፎን ደግሞ ኃጢያት ላይ ከወደቀን ወዲያውኑ ተውበት እንድናስከትልም ታዘናል። አለበዛስ ሁሉም ሰው ኃጢያት እየሰራ ንስሐ ግባ ማለት የአላህን ህግ ማቃለል ነው። ኃጢያቱን ሲያስብ ንስሐ ትዝ ይለዋልና ሰው ምን ችግር አለው አሁን ልፈጽማት ኃጢያቱን እንደጨረስኩኝ አስተግፊሩላህ አላለው። ልክ አንድ ሰሞን ለሐሜት ላጲስ እንደተዘጋጀው እቺን ይሆፕን ግን አየሻት መርየም አስተግፊሩላህ ብቻ እንደው አላህ ሐሜት አያድርግብኝና አላለው። ላጲሱ ዘው ተዘጋጅቷል ሐሜቱ ደግሞ አብሮ ይከተላል። እንደዚህ አይነት ነገር የለም። ቅጣቱም አብሮ ሲኖር ሲደነገግ የሰው ልጅ ሊመለስ ይችላል። ምክር ብቻ አይደለም ሰውን የሚያስተካክለው። ለአንድ ሀገር ለአንድ ማህበረሰብ ቅጣቱም ግድ ነው እንጂ ራሱን ያላጋለጠ ወይም በአራት ያይነ ምስክሮች ያልታየ ሰው ታዳ ምንድነው ተስፋው ከተባለ ከልቡ አልቅሶ ወደ አላህ ተውበት ይግባ። ከተውበት መስፈርት ግን አንደኛው አዝም ነው። ዳግመኛ ወደዚህ አይነት ኃጢያት እንደማይመለስ ቁርጥ ውሳኔ ይወስን ነው። አው ሙኑርሃ ነህታችን የጠፋሽ እህታችን እንዴት ነሽ ደህና ነሽ? ይሄ ኒክኔም እኮ መቀየር አለበት። ዘበስት ኔም ይዘሻል ስለዚህ አሁን በዛ ዘበስት ኔም ቀይሪው። ወይስ እየገባሽበት ነው ሳትታወቂ? ደህና ነኝ አልሐምዱሊላህ። ምክንያቱም በዛ ስም ገቡ በጣም ብዙ ኡሞች ስላሉ ዚሩም ውስጥ አይ ኸይረ ነው። ደህና ናቸው ዘበስት ኔም እና ኑርሃን እንዴት ናቸው? ኑርሃን ለማይክ አልበቃችም እንዴ? እና ወደ ትምህርታችን ለመለሳችሁና ተውበት የማይምረው ምንም ኃጢያት የለም። አንድ ሰው ኢስቲግፋር ካደረገ ተውበት ከገባ አላህ ኃጢያቱን ይምራል። በተውበት የማይማር ምንም ኃጢያት የለም። ለምን? አላህ መሐሪ ጌታ ነው። ምህረቱ ለሁሉም ባሪያዎች የሰፋ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ አቡ ፈርሃን መርሐበን ቢክ። ወደ ቀጣዩ ሀዲስ እንግባ። እሺ አልሐዲሱ አልኻሚሱ ዐሸር 15ኛው ሀዲስ አን አቢ ሁረይራ ረዲየላሁ ዐንሁ ከአቢ ሁረይራ በተላለፈው ሀዲስ ደግሞ አነ ረሱላላሂ ሰለላሁ ዐለይሂ ወሰለም قال يا الله ملكتني عدو من كان يؤمن بالله بالله يميامن يونه سو ማህከላችሁ በአላህ የሚያምን የሆነ ሰው ወልየውም الاخر እንዲሁም በመጨረሻው ቀን ከሞት በኋላ መነሳት አለ። በጌታዬ ፊት ቆሜ አላህ ይተሳሰበኛል ስላሳለፍኩት ምድራዊ ህይወቴ በጠቅላላ አንድ በአንድ ይጠይቀኛል ምንዳንም ይመነዳኛል ወይ ቅጣትን ይቀጣኛል ብሎ በመጨረሻው ቀን ያመነ ሰው ፈሊየቁል ኸይራ ኸይር ወይም ጥሩን ነገር ይናገር። ንግግሩ መልካም ይሁን ካልሆነ አው ወይንም ሊየስሙት ዝም ይበል። ዝምታም ኸይር ነው ማለት ነው። ይሄ አንደኛው ሀዲሳቸው በአላህና በመጨረሻ ቀን ያመነ ሰው ነው። ግን ለማን ነው ከተባለ በአላህና በመጨረሻ ቀን ላመነ ሰው ወይ መልካም ተናገር ወይ ዝም በል። ለምንድን ነው ሲባል በመጨረሻ ቀን መታመን ከሆነ የተናገርኩት ሁሉ ይጻፍብኛል የቂያም ቀንም ጌታዬ ተሳሰበኛል ብለህ እያመንክ እንዴት ኸይር ያልሆነ ንግግር ለመናገር ያስችልሃል ነው ጥያቄ። تتيقاله قطاتم ማለ ይሄንን ውስጥህ ካመነ ስለዚህም ሂሳብህ ጥሩ እንዲሆን መልካም ንግግር ተናገር እማትችል ሰው ከሆንክስ ዝም በል ፌስቡክ ላይ ስትገቡ አንዳንድ ጊዜ አናዳጆች አሉ አይደለም የኛ ወንድሞች ወይ እህቶች ሆነው በሚጽፉት ጽሑፍ ወይ በሚያስተላልፉት መልእክት የሚያናድዱ የሚያሳብዱ አንጀት የሚያሳርሩ ሰዎችን ታገኛላችሁ ምንድነው ታዲያ በዚህ በኩል ማድረግ ያለባችሁ ተቻላችሁ እናንተ ጥሩ ነገር መጻፍ ነው ካልቻላችሁ ያንን ግሩፕ ወይም ደሞ ቦታውን ዘግታችሁ ወደ ሌላ መሄድ አዑዙ ቢላህ ብላችሁ ከስር እናንተ ብትሳደቡ አንድ እኩል ነው የሆናችሁ ያስጠይቃል ኃጢያትን በኃጢያት መመለስ አይቻልም ወይ አላህን ፈራብሮ ሰውየውን መናገር ነው አንዳንድ ጊዜ ተናግሮ አናጋሪ አለ አሁን ደሞ እንደምታቁት ኒክኔም ሃይማኖት የለው ምን ታቃላችሁ አይደል የግልስም ብቻ ነው ዛሬ ሃይማኖት ያለው ስሜ መሐመድ ነው ካለ አንድ ሰው ሙስሊም እንደሆነ እርግጠኛ ነን ጳውሎስ ነኝ ካለ ደሞ ክርስቲያን መሆኑ አንጠራጠርም ኒክኔም ግን ዛሬ ሃይማኖት የለው አቶ ጳውሎስ መሐመድ አህመድ ብሎ ክሬት ሊያረግ ይችላል ምናልባትም ከሙስሊም አይጠፋም ሎካል ለነው አቶ ጀማልም ከበደ ባልቻ ብሎ ክሬት ያረግ ይችላል ይሆናል ስለዚህ ኒክኔም ሃይማኖት ከሌለው ፌስቡክ ላይ እናንተን የሚያሳድባችሁ ኃጢያት ውስጥ እንድትወድቁ የሚያደርጋችሁ ሙስሊም ያለውን ሰው ቢሆንስ የታቁታላችሁ በሙስሊም ስም ስለተጻፈ የተጻፈው ጽሑፍ ግን ከእስላም አንጻር ማይጠበቅ ሆኖ ስታገኙት ያ ወንድማችሁ ወይ እህታችሁ መስመር ከለቀቁ ኮመንት ላይ ወይ ለሱ በፕራይቬት አላህን ፍራ የጻፍከው ስተት ነው ብሎ ስተቱን ከመግለጽ ውጪ መሳደብ የባሰ ያስጠይቀናል የተሳደበን ሰው መስደብ አይፈቀድም ችግር ነው ዛሬ ደግሞ እንደምታውቁት ዓሊም እንኳን ራሱ ማይሰማበት ደረጃ ደርሰናል ዓሊሞች አላህን ፍሩ ብሎ ለማስተንገድ ቢመጡ አንተ ማን ነህ ብሎ ባንዴ ወደታች የሚዘቀዝቃቸው ሰው ነው ያለው ምንም ያልቀራ ሆኖ ማለት ነው ስለዚህ ለነሱ እንኳን ክብር የሌለው ሰው ሌላውን ሲሳደብ ብታገኙት እናንተ ተነቃቂ አድርጉ ፌስቡክም ከሙ ወንድሞችና አህቶች በተለይ በወቅታዊ ጉዳይ ላይ አገር ቤት ባለው የኢትዮጵያውያን ሙስሊሞች ሰላማዊ እንቅስቃሴና ትግል ላይ በኮሚቴዎቻችን መሪነት በድምጻችን የሰማ አሚርነት እስካሁን ድረስ ባለው ትግላችን ላይ ትግሉን ለማጠልሸት ደፋ ቀና የሚሉን በዚህ ሰዓት የእናንተ መውቂፍ አቋማችሁ ሊሆን የሚገባው በሳቱ ጽሑፍ ላይ የተሳሳተ ነገር ስታገኙ እርማት ስጡበት ሰውየው ማይመለስ አቋም ከሆነ አላህን ፍራ በሉትና ውጡ አንተም ዲነህ እንዲነህ ብላችሁ ስድብና ሌላ ነገር ግን ብትጽፉ እናንተንም ያስጠይቃችኋል ምላሽ መስጠት ግድ ነው ማለት መሳደብ ማለት አይደለም ፈሊየቁል ኸይራ መልካም መናገር ምን ከሆነ ይናገር መልካም ነገር ያንን ማይችል ሆኖ ከተገኘ ግን አው ሊየስሙት በቃ ዝም ይበል ምን ያረግላችሁ ካላስቻላችሁ ግሩፑን ወይም ያንን ቦታ ለቆ መውጣትና ወደ ሌላው መግባት ለምን ወንጀል ውስጥ እንገባለን ከተናግሮ አናጋሪ ይሰውረን ይባላል ሁሌ ስለዚህም ራሳችን ለልጠነቀቅ ይገባል ምክንያቱም የጻፈ ሁሉ ሙስሊም አይደለም የጻፈ ሁሉ ሙስሊም አይደለም አሁን ደግሞ የሙስሊሙን ቋንቋዎች ሙስሊም ያልሆነው ማካለ ራሱ ያውቀዋል ይሄንን ደግሞ በጣም የገረመኝ እኔ አንድ ለተሐድሶ የሚለው ተሐድሶ ለኦርቶዶክስ የሚለው ግሩፕ ላይ አንድ ገብቼ ሳይ የሆነ ሙስሊም ገባና እርስ በርስ አትጨቃጨቁ ወደ አንድ አላህ ነው ወደ ተውሂድ ሲላቸው አንድ ክርስቲያን የጻፈው ነው በጣም ያሳቀኝ ተመልከቱ እዛ ይሄዱ እንዴት ኮፒ እንደሚያደርጉ ለራሱ ምን እንደሆነ አያቄ ራሱ እንዴ መጀመሪያ አንተ ራስህን ወደኛ ከመጣራ ተውሂድ በሶስት ይከፈላል የሚል ኬታ መጣ በቁርአንም ሆነ በሐዲስ የለም ማለት ያው ምን አገባው እስቲ ተውሂድ ከፈለገ በ13ም ይከፈል ይሄ ገና ያልሰማ ሰው ግን ምን ይለዋልስ ተውሂድ በሶስት ይከፈላል ለሚልከታ መጣ ቢድዓ ሰራህ ሊለው እኮ ነው ደሞ ክርስቲያኑ ለሙስሊሙ ማለት ነው በቃ በሱ ቤት ግራ ሊያጋባ በመከሩ ነው ለካችን ከአህባሾች ፔጅ ላይ አግኝቷል አህባሾች ሌላውን ሲቃወሙ እንዲህ ብለው ፔጃቸው ላይ ሲጽፉ ወዳጅም ጠላትም ስለሚያዩ ያችን ቀብ አድርጎ ኮፒ አደረገና ምን ጨነቀው እነሱ ጠይቀዋል መቼም ራሳቸው ዘው የሚተዋወቁት ነገር አለ ይልና መጥቶ ተውሂድ በሶስት ይከፈላል ለሚል ከታ መጣ በቁርአን በሐዲስ የለም አሁን ምን ልል ነው የሚያመጣው የሙስሊሙን ቋንቋ ኮፒ ያደረጉ በሙስሊሙን ቋንቋ ሊናገሩ ይችላል እኔ አሁን ለምሳሌ አላህ ይጠብቀኝ ደንበኛ ቄስና ኦርቶዶክስ ሰባኪ ሆኜ ለናገር በፌስቡክ ግሩፕ ላይ ይችላልበታለሁ መጽሐፋቸውን አንብቤዋለሁ ካሴታቸውን ከዚህ በፊት ሰምቼዋለሁ መስሎ መቅረብ ሲምፕል ነው ፓስተሮቹን ሆኖ ለስበክብል ይችላልበታለሁ ግን እስላም ነው የሚከለክለው ከሁሉ በፊት ዲኔ የፖለቲካ ሃይማኖት አይደለም ተመሳስሎ ገብቶ ሌላውን ማበጣበጥ ወይም ደግሞ ሌላ ነገር ማድረግ አይደለም እስላም ራሱን ችሎ የቆመ ሃይማኖት ስለሆነ እንዲህ አይነት የሰለላ መረብን አልፈቀደልኝም ያ እነሱ ጋር ግን ስለሌለ ሐራም ሆኖ አቅርቦ እንደማችን እስቲ ሞክር ይባላል እንዴ? ኢየሱስ ጌታ ነው ብዬ በጻፍኩበት እጄ አንተ ትጠየቃለህ ኃላፊነቱን አንተ ትወስድልኛለህ ነገ አኺራ ላይ? እኔ ለሞክርና እና ይሄንን መንገድ ያስረዳዋቸው አሁን ምንድነው? እነሱ ኒክኔሞችን ሁሉ ያያያችሁ ሙስሊም ነው ብላችሁ አትፈረዱ ካፊርም ነው ብላችሁ ደግሞ በድፍረት አትናገሩ አናቃቸው ማለት ከተናገራችሁ ኸይር ተናገሩ ስትጽፉ ማለት ነው ካልሆነ ዝም ማለቱ ያዋጣል ወንጀል አንሰብስብ ወንጀል አንሰብስብ ኮሚቴዎቻችን ቢሰደቡ መሪው ድምጻችን ይሰማ ቢነቀፍ ወይም ዓሊሞቻችን ቢነኩ ከቻላችሁ ያንን ነገር የተሰደበባቸውን ወይም ደግሞ የተነካውን ነገር ብቻ ለማስተካከል ጥረት ማድረግ ነው። ከዛ በኋላስ ግዳጅን ተወጥቻለሁ ብሎ ዞር ማለት ነው እንጂ አንተ ደንቆሮ አንተ እንዲሆነህ ነው አንተ እንዲ ከተባለ ጥሩ አይደለም። والله اعلم خيرن ይናገር ካልሆነ ዝም ይበል። ሁለተኛ ومن كان يؤمن بالله واليوم الاخر والله الناب መጨረሻ ቀን የሚያምን የሆነ ሰው አሁንም በድጋሚ فليكرم جاره ጎረቤቱን ያክብር ጎረቤቱን በጥሩ ሁኔታ ያክብር ያው ከዚህ በፊት ጎረቤት የሚለውን ትርጉም እንዳየነው ዑርፈን ነው የሚወሰነው ጎረቤት የሚባለው ማን ነው የሚባለው በአካባቢው ቋንቋ ይተረጎማል አከለ ጎረቤታችን ነው የሚባለው በአካባቢው ከቀኝም ከግራም ከፊትም ከኋላም እስከ ስንት ቤት ድረስ ነው የሚለውን አካባቢ ይወስነዋል 40 ቤት ከሚለው ይልቅ ዑርፉ ወይም በአካባቢው የታወቀው ልማድ በላጭ ነው ነው ስለዚህ በዛ ሰፈር ላይ የኛ ጎረቤት ተብለው የሚጠሩ ቤቶች ካሉ ጎረቤት ተብለው ይጠራሉ ይሄን ጎረቤትህን አክብር ለነሱ ጥሩ ሆነህ ተገኝላቸው ሶስተኛውና የመጨረሻው ደግሞ አሁንም ومن كان يؤمن بالله واليوم الاخر والله انا በመጨረሻ ቀን የሚያምን የሆነ ሰው فليكرم ضيفه እንግዳውን ያክብር እንግዳውን ያክብር ወደ ቤትህ የመጣ እንግዳ ካለ እንግዳህን ልታከብረው ይገባል مسافر ነው ወደ አንተ ጋር መጣ እንግድነትን ጠየቀ እንደዚህ አይነት እንግዳ ልታከብር ይገባል ከፊል ዑለማዎች የሚሉት እንግዳን ማክበሩ በዚህ አይነት መልኩ واجب የሚሆነው ትናንሽ ከተማዎች ወይም ወደ ገጠራማ አካባቢው ሲሆን ነው ይላሉ ከተማ አካባቢ ላይ واجب አይሆንም ለምን ከተባለ ከተማ አካባቢ ላይ ሆቴል አለ ማደሪያ ክላስ መያዝ ይቻላል ምግብ ቤቶች አሉ ወደዛ ተኪዶ ነገሮችን ማሳካት ይቻላል ነገር ግን ወደ ገጠራማው ክልል ትናንሽ ክልል ከተሞች ላይ ስንሄድ እነዚህ ነገሮች ሊሟሉ ስለማይችሉ مسافر ሆኖ የመጣ ሰው ማረፊያ ይፈልጋል ሲመሽበት ማለት ነው አውሬ አይደለም ጫካ ስራ ያድረው የዛኔ ዋጅብ ይሆናል የሚሉዋሉ አላኩል ይላል ወይም ከገጠር አንተ ቤትም በእንግድነት የመጣም ይሁን ወይም ሌላ مسافر ለታከብር ይገባል ከዚህ ሐዲስ ምን ተማርን አንደኛ وجوب السكوت الا في الخير በመልካም ነገር ላይ ካልሆነ በስተቀር ዝምታ ዋጅብ መሆኑን ተምረናል በመልካም ነገር መናገር ትችላለህ ሰዎችን በመልካም ማዘዝ በመጥፎ መከልከል በመጥፎ ነገር ማስጠንቀቅ ግዳጅህም ነው ኸይር ካልሆነ ግን ዝም በል ሁለተኛ الحس على حفظ اللسان الحس على حفظ اللسان ምላስን መጠበቅን ሲያነሳሳ እንመለከታለን። በዚህ ሐዲስ መሰረት ፈሊየቁል ኸይራን አው ሊየስሙት ከተባለ ምላስን መጠበቅ እንዳለብን ነው የሚያሳየው። ምክንያቱም ሙዓዝ ነብያችንን አለይሂ ሰላቱ ወሰለም በመንናገረው ነገር እንያዛብን ወይ ብሎ ሲጠይቃቸው ሰከለት ከኡሙከ ያ ሙዓዝ ወሃል የኩቡ الناس في النار على وجوههم او على مناخرهم الا حصائد ولسنتهم نارت ሰዎች ባፍቲማቸው ተደፍተው ተጎትተው جہነም ሳት እንዲወድቁ ይዳረጋቸው ምላሳቸው የከተፈው እንጂ ሌላ ምን አለ ነበር ያሉት እሳቸው። ስለዚህም በመላሳችን እንያዛለን ለجہነምም ባብዛኛው ይዳረገው ይሄው ምላስ ነው። አላህ ይጠብቀና ሁን ይሄንን ተምህርት ከዚህ ሁሉ ማራለን። ሶስተኛ ጉርብትናን ማክበር ጎረቤትን ማክበር ይሄው ሐዲስ ያስተምራናል። አራት እንግዳን ማክበር አቅም በቻለው መጠን ማለት ነው። ጠባብ ከሆነ ክላስ ግዳጅ አይሆንብም ታስረዳዋለ ስነ ስርዓት ባለው መልኩ ለኔና ለቤተሰብ እንኳን ራሱ ተጣበል ነው የምንኖረው አንተ ምን እንቀበልበት ሁኔታ ላይ መጭ ይችላል ብለ ታስረዳው ይችላል። ከፈለከ አቅሙ ካለ በገንዘብ ደጅ እንዲያድር ታረጋዋለህ። አላህ በሰማነው ተጠቃሚ ያድርገን ኢንሻአላህ። ያው ዛሬ ተመጣጣችን እዚህ ላይ ይቆማል። ፈጣዩን በሳምንት እንቀጥላለን ኢንሻአላህ። በተማሮቹ ትምህርት ላይ ግራ የገባችሁ ለኪታቡ ጥያቄ ፈጠረባችሁ ነገር ካለ መጠየቅ ትችላላችሁ። ሹክራን ለኩም። ማይክ ፍሪ ፈጥቶም ያ ኑርጀና አስቲ አሁን በእያንዳንዱ የሸሪዓ ህግ ይጠየቃል የቂያም ቀን በትንሹም በትልቁም። ይሄንን ደግሞ ከፈለክ ቁርአኑ ስድስት የሆነ ነሳለ ሰቀር ውስጥ የሚገቡ ሰዎች ምንድነው የሚሉት? ማሰለከኩም ፊ ሰቀር ሲባሉ ምን ይላሉ? قالوا لم نكن من المصلين አይደለም የሚሉት? አልሰለምንም እኮ አይደለም የሚያሉት ካፊሮች ናቸው። قالوا لم نكن من المصلين ከሰጋጆች አልነበርንም ولم نكن نطعم المسكين مسكينም አናበላም ነበር وكنا نخوض مع الخائضين ከቀላጆች ጋር እንቀልድ ነበር وكنا نكذب بيوم الدين እንደውም በፍርዱቀ الاخره ሁሉ ያስተባብሉ ነበር። ስለዚህ ለቅጣት ያደረጋቸው በአኺራ ማስተባበላቸው ኩፍራቸው ብቻ ሳይሆን አለመስገዳቸው ምስኪን አለማብላታቸው ይሄ ሁሉ ያስጠይቃቸው ነው ማለት ነው። አኺራ ላይ ለምን መጀመሪያም ከፍሩ አይደለ ወይ ካልክ ስለዚህ በመከፈራቸው ምክንያት ምስኪን ቢያበሉ ምን ቢሉ ለነሱ አኺራ ላይ ተጠያቂ ማን ነው? ጥቅም የለውም መሰረት ላይ ስላልቆም። ኑርጃና ዛሬ ማይክሽ እንግዳል ሰላም ብሎሻል መሰለኝ። ማፊ ገልቢ يطهر أرضي من قبله أطاف على الله ونسيت مطعم بدربي في مكة إلى الله بصرت الكعبة على بيتين زكاه الله تدعو المولى فمضيت لأدعو الله في قهر أرض يا جماعة الله أزيقا من دلنو استاكا درقا بني يستي مفتيا الله إيه من دلنو كيبور دولا يالو ماوز عالم كساكا سميلن يالو مشكلة سنورنو أي تاززلن يمي كيبور دو ماوز በሱ በእጄ በሱ ነበር ያስለመድኩት። F5 ተጫነው F5 يتعلى إخفاف بسم الله إنزني مفرمات ماشي بعدين أي سرام يا خفايف هذا جنيو له ማውዙ ያስቸግረኛል በቃ ይሄ ኪቦርዱ ማለት ነው ወደ ቀኝ ወደ ግራ ምንም መላጣ ሜዳውን በነካካው ምን ብለው ማን የተቀመጠበት ቦታ አባጃው አንገባኝ የተቀመጠበት ቦታ ማለት ወጫዊ ማውዝ አልተጠቀምም መጀመሪያ ከተረዳችሁ ገብታችኋል የራሱ ኪቦርዱ ላይ ያለውን ማውዝ ነው የምትጠቀመው ና በእጄ ያንሸራተትኩ ነበር እስካሁን የምጠቀመው የራሱ ኪቦርድ ማለት ነው ከደጅ የተሰካ አይደለም ላፕቶፕ ነው የራሱን ነው የምጠቀመው እና ይሄ መላጣው ላይ ያለው ራይት ክሊክ እና ሌፍት ክሊክ አጠገብ ያለው ማውዝ ማለት ነው አሁን ሳንሸራተተው ከርሰሩ አንድ ቦታ ከቆመ ወደ ቀኝ ወደ ግራ አይሄድም ሰምታይምስ ምንድነው የሚያደርግልኝ እንዴት ልዝጋ አዊ አንዱ ችግር እኮ ይሄ ነው ግዴታ ፓወር በተኑን ብቻ አጥፍቼ ልዝጋ እንዴ እንዴ ሻልገባኝ ይሄ ነው ኢንሻአላህ ያው የዶክተር ሙሳ አደርሷል መርሐበን ቢክ ዶክተር አቡ ሳቢር ሱመጥዋል ኢንሻአላህ ትምርታችንን በዚህ እንጨርሰዋለን አልት ፕላስ እሺ አልት ፕላስ ኤፍ5 ያው ነው ካርሰሩ በቃ አዛው እንደቆመ ነው ያለው ምንም አልንቀሳቀስም ብሎኛል አላህ ሂዳያ ይስጥ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ ሶሪ ወአለይኩም ሰላም የጻፈው ነበር አላየኝም መሰለኝ እንትን ሁለት ሶስት ነገር ሊሆን ይችላል ብዬ ገምታለሁ ኡስታዝ አንድ ምናልባት ምንድነው የማዘርቦርድ የሚሉት ዋናው ኪቦርድህን